السلام عليكم ورحمة الله وبركاته. إن شاء الله ዛሬ ኢትዮጵያ ከወለደቻቸው ድንቅና ጀግና ወንድማችን ኡስታዝ አህመድ ዲን ዘበል እስር ቤት ውስጥ ሆኖ የጻፈው ኒፋቅና ሙናፊቆች ድብቁ የማንነት ጭንብል ሲገለጥ ከሚለው መጽሐፉ ላይ ቀንጠብ አድርጌ አንብላችኋለሁ። ያው እንደሚረሱ እንደሚታወቀው የሙናፊቆቹ ምልክት ነው። بسم الله الرحمن الرحيم بالله لاي عينكم منافقان الله سبحانه وتعالى لا يلاچون امنت بملاساتشو يغلطتنجي كلباتشو አልሰረጸም ስለሆነም ከባህሪያቸው አንዱ بالله لاي አለመመካት ሆነ። ይሄው ባህሪያቸው ይበልጥ ጎልቶ የሚታየው ደግሞ በፈታኝ ወቅት ነው። በዚህ ጊዜ እውነተኛ ማንነታቸው ይገለጣል። ይሄው ባህሪያቸው ይፋ ይሆናል። እርሱ ስለማይመኩ አላህን በክፉ እስከ መጠርጠር ደረሱ። በዚህ ባህሪያቸውም አላህ ስብሓነ ወተዓላ ተቆጣባቸው። ይህንኑ ባህሪያቸውን አላህ ስብሓነ ወተዓላ እንዲህ ይገልጸዋል። አላህን በክፉ የጠረጠሩትን መናፍቃንና መናፍቃት ወንዶች አጋሪዎችንና ሴቶች አጋሪዎችን ሊቀጣ አማንያንን በትግል አዘዘም። እነርሱም ከሃዲዎቹ ምክፉ ከባቢ አለባቸው አላህ በነሱ ተቆጥቷል ረግሟቸዋልም። ገሃነምን አዘጋጅቶላቸዋል። እርሷም እጅግ አስከፊ መመለሻ ናት። ሱረቱል አልፈትህ ቁጥር 6 መናፍቃን አላህና መልእክተኛው ሰለላሁ ዐለይሂ ወሰለም አማኞች ለድል እንዲበቁ የተናገሩትን እና ቃል የገቡትን ስለሚጠራጠሩ ፈተና ሲገጥማቸው በጽናትና በትዕግስት ተማደስ አይችሉም። በመበተና በመደናገጥ ራሳቸውን ለማዳር ወደ ጠላት ጎራ ለመሰለፍ ዳርዳር ይላሉ። ይህም የሆነው በአላህ ቃል የተገባው ድል ሐሰት እንደሆነ ስለሚያስቡና በርሱም ስለማይመኩ ነው። በአህዛብ ዘመቻ ጊዜ ይኸው የመናፍቃን ባህሪ በግልጽ ተንጸባርቋል። በወቅቱ የመካ ቁረይሾች 4000 ገጠፋኖችና ተከታዮቻቸው ደግሞ 6000 ሰራዊት በማስተማራት መዲናን ለመውረር ተዘጋጁ። የሁድ ተራራ አጠገብም ሰፈሩ። መናፍቃን ይህንን የጠላት ጦር ሲያዩ ተሸበሩ። የተደበቀውን ኒፋቃቸውን ይፋ ወጣ። እንዲህም አሉ፣ ሙሐመድን የኪስራንና የቀይሰርን ሀብቶች እንደምንወርስ ቃል ገብቶልናል። ነገር ግን ከመካከላችን ተጸዳድቶ ለመመለስ እንኳን ዋስትና ያለው የለም። በዚህ መልኩ በመልእክተኛውና በአላህ በተገባላቸው ቃል አፌዙ። ወደ ነቢዩ አለይሂ ሰላቱ ወሰላም በማቅናት ሴቶቻችን ለአደጋ የተጋለጡ በመሆናቸው እንድንሄድ ፍቀድልን በማለት ጠየቁ። አላህ ለአማኞች የገባው ቃል ባዶ ቅዠት እንደሆነ አስበው ሽሽትን መረጡ። ባንደበቶቻቸው ይህንን ተናገሩ። መናፍቃንን በልቦቻቸው በሽታ ያለባቸው ሌሎች ወገኖች ከአማኞች ተለይተው ወጡ። አላህ ሱብሃነሁ ወተዓላ እንዲህ ይገልጻቸዋል፣ መናፍቃንና እነዚያ በልቦቻቸው ውስጥ በሽታ ያለባቸው ወገኖች አላህን መልእክተኛውን የገቡልን ቃል ባዶ ቅዠት ነበር ባሉ ጊዜ የሆነውን አስታውስ። ሱረቱል አህዛብ ቁጥር 12 በዚህ መልኩ መናፍቃኑ እምነታቸውን በምላስ ብቻ መሆኑን በተግባር አሳዩ። በአላህም ፈጽሞ እንደማይመኩም አስመሰከሩ። ቃሉንም ተጠራጠሩ። አማኞች ግን ሁሌም በአላህ ይመካሉ። በእርሱ ላይ ያላቸው እምነት ጽኑ ነው። በፈተና ጊዜ አይናወጡም። መናፍቃኑ በተፈተኑበት ጊዜ እንኳን አማኞች በአላህ ላይ ያላቸውን እምነትና መመካት ጨመረ እንጂ አልቀነሰም። የመልክተኛው አለይሂ ሰላቱ ወሰላም ተከታዮች በአላህና በመልክተኛው የተገባላቸው ቃል እውነተኛነት በአንደበታቸው መሰከሩ። ጽናታቸውም አላህ ሱብሃነሁ ወተዓላ እንዲህ ገለጸው፣ አማኞች የክህደትን ኃይል ባዩ ጊዜ ይህን አላህና መልክተኛው ቃል ይገቡልን ነው፣ አላህና መልክተኛው እውነትን ተናገሩ አሉ። ክስተቱ እምነትንና ታዛዥነትን እንጂ አልጨመረባቸውም አሉ። ሱረቱል አህዛብ ቁጥር 22 አማኞች በአላህ ተመኩ፣ ምክንያቱም መመካት በእርሱ ብቻ እንደሚገባ ያውቃሉና። አላህ ሱብሓነሁ ወተዓላ እንዲህ አዟል። አማኞች በአላህ ብቻ ይመኩ። ሱረቱል ማኢዳ 11። አማኞችም ትእዛዙን ፈጸሙ፣ በመጨረሻም ድሉ የእነርሱ ሆነ። መናፍቃኑና እምነት ደካሞች ግን ፈተናውን ወደቁ። እውነተኞች እንደ መናፍቃኑ በአላህ መንገድ ከመታገል አልሸሹም። እውነተኞቹም ከሐሰተኞች ተለዩ፣ በአላህም ተመክተው ሚናቸውን ለመወጣት በጽናት ቆሙ። ይህንኑ አላህ ስብሓነ ወተዓላ እንዲህ ሲል ምስክርነቱን ሰጣቸው። አማኞች እነዚያ በአላህና በመልክተኛው በጥቅል ያመኑት ቅንጣት ጥርጣሬ የሌለባቸውና በአላህ መንገድ በገንዘቦቻቸውም በነፍሶቻቸውም የሚታገሉት ብቻ ናቸው። እውነተኞቹ እነርሱ ብቻ ናቸው። ሱረቱል አልሁጀራት ቁጥር 15። ሁሌም ቢሆን አማኞች የቱንም ያህል ፈታኝ ሁኔታ ቢገጥማቸው የበኩላቸውን አስተዋጽኦ እያደረጉ በአላህ ብቻ መመካት ይገባቸዋል። ቀደምት አማኞችም የተውልን አርአያ ይህ ነው። ነቢዩ ኢብራሂም እሳት ውስጥ በካህዲያን በተወረወሩ ጊዜ አላህ በቂያችን ነው፣ በእርሱ መመካት ምንኛ አማረ፣ ሐስቡነላሁ ወኒዕመል ወኪል ነበር ያሉት። ኢብኑ አባስ እንዳስተላለፉት ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ሰዎች ጦር አከማችተዋላቸዋልና ፍሯቸው በተባሉ ጊዜ ምላሻቸው ሐስቡነላሁ ወኒዕመል ወኪል፣ አላህ በቂያችን ነው፣ በእርሱ መመካት ምንኛ አማረ የሚል ነበር። ቡኻሪ የዘገቡት አማኞችም ይህንን ፈለክ ሊከተሉ ይገባል። እንደ መናፍቃን በፈተና ጊዜ እኩይ ባህሪ ሊያንጸባርቁ ፈጽሞ አይገባም። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።